قال غبانم كتبالا اسرم نون حيا مقرب علبت بغاران كتقطوالنا اندي قال اندي لبيك ها لا يزول له ان في الى الامر لا بد له من فاعلين علينا وفاعله مستتير وجوبنا ለምሳሌ እድሪብ አልከንተ አንተ ማለት አስፈልጋል ውጁብን ማለት ማውጣቱ አንተ የሚለው አላ ማውጣቱ ዋጅብ ነው ነው ማለት ምክንያቱም ግልጽ ሆኖ አ ነገሩ ማውጣት አስፈልጋል እንዴ ቁል አልከው ደራስ የተለያዩ ሰዎች አንድ ላይ ይሉም አንድ ሰው ከሆነ አንተ የሚለው ነገር ለምን መጣ? አሁን እዚህ ለውስጥ ነው ቁል ካልክ አንተ ማለት አስፈልጋል። እንደዚህ ነገር ከሌለ ማውጣት አያስፈልግም። ለዛ ነው ኩጁ በናለ። መሰተር ዋጅብ ነው ማለት ነው? አለ ማውጣት? ቁርአን ምናምን ላይ አንዳንዴ የታወቀው ነገር ታክይድ ከተፈለገ ነው። ሙአከል ለማከት ከተፈለገ ይወጣል። ይደከ አንተ ብሎ አሁን ለምሳሌ ይሰማሩ አላህ እንደ አላሙ ለጉይ ይላል አምር ላይ ብቻ ነው ለማለት ፈልጉ ለማን ነው አይ አላህ Subhanahu Wa Ta'ala አሁን ይሳም ሲያናግር ኢሳ አላህ ሲያናግር መሆኑ እየታወቀ እንደው ሁለት ይደጋግሙ ይችላል በታክይድ እቻ ለተክሲስ ነው ኮሱ ከካስ ነው አንተ ነው የማለው ለማለት ለካስ ነው አሁን አንተ ግዜ ኮ ለማሳነስ ምድገባ አይደለች ማናት ይሄ እስቲ ማኖ ፍራውን ዙቅ ብሎ ብሎ እነከ አንተ አዚዙ ኢላ አዚዝ ሲሎንክ ምናምን ብሎ ያቀርባል አንዳንዴ እነከ አንተ አዚዙ አንተ ምን እነከ ከሚለው ውስጥ ነው ያለችው ምንድነው ቦታው ታክሲስ ወይ ሎነ ነገር ያለ ነገር ካለ የግድ ማውጣት አለበት በሌለበት ቦታ ግን ማውጣት የለበት ራሱ ቦታው ይበቃል ታሊካሪ እስቲ አንጣጥ የተኛው ትግ እቺ እስነይ ምናምን ባል ላህዙ በሚለው ነው بل الفاعل في فعل الامر هو الف اثنين الف الاثنين او ياء المخاطبه او واو الجماعه اذا اتصلت به ويكون الفاعل مستترا وجوبا اذا لم يتصل به احد هذه الثلاثه انه افهم فعل امر مبني على السكون والفاعل ضمير مستتر وجوبا تقديره انت علامه طاما اهونو علامه طام وجوبا لكم ضمير مستتر وجوبا بلون اسكمط ظاهر هو غلط كون اسفلكم لكم زيلو لمثال هون قوم الكوتي عند سو بتشان على قوت بلون انت ما لا تاسفلكم ليلى نجر كليله غير الشام اندزي كالا አንተ ማለት ይቻላል ቁም አንተ ማለት ይቻላል ሌሎች እንደ ሁሉም ዞር ብሎ ሊያኝ ይችላል ሰው ያኔ ግን እሱን ለማለቴ አንተ የሚለው ነገር ማውጣት አለብኛል በለዛ ምን አስፈልገውም እኮ ነው ከቆምታን ጋር ትክክል ነው ስለማለት ማለት በዛ ነው የሚጠቀም ይችላል ለምዛው አሃ ካጣ ነው ወንጀል ነካን አልችልም ነው ወይስ ነው ማለት ከቆምታን ጋር ጃዋዘን የሚሉበት ቦታ አለ አሁን አንዳንዱ ለማዎች ውጁበን አው ጃዋዘን ይላሉ ممكن ነው ቢያጣም ባያጣም ካጣው ነገሩ አሁን ውጁበን አለ ለቋንቋው ብሎ ነው እዚህ ላይ ያለው ቋንቋ ይሄ ለምን ያስፈልጋል ይሄ ከወጣ የቋንቋውን ትንሽ ውበቱን የሚለው ነገር ነው እንጂ ሌላ ነገር አይደለም እንደ ኮንጀል ጋር የተገናኘ የተለያየ ነገር ያለው አይደለም እት ካለው እንደ አሁን ሲያቀርብ እንደሰው ካለው ነገር ቋንቋውን ለመጠበቅ እንጂ ሌላ ነገር አይደለም مبني ايه ما مبني على حرف من المبني ايه يفعلون على لهم انتو من على بوتانا واتقوني واتقوني سيكون مبني على حذف النون واسماء اتقونني نبره علامة المحذوف من دينه هنا هي جمع جمعنا ونقر اتقونا نبرة اتقونا ني نبرة نون ولم يودك اتشبتن فيل الأمر لما امتعطنا لا فيل الأمر سيبال نودك اتقو بلو خقرة أمر هنا مالتنا نونو خمتاج أمر النتي اللون في زائرون المالتنا ايشي انقتل ها او بولو ايشي ثالثا الفعل المضارع يقول والمضارع ما كان من اوله احدى الزوائد الاربعه التي يجمعها قولك انيت المضارع نايت ملال انيت ملال خشر راكو إلى منامين من نجر عمتانهم إنزي عراكوشي اللبط في المضارع الله المضارع له علامة متصلة وعلامة منفصلة خراسو يهونا تشعلا وين لبتا تليو العلامة المنفصلة لمنات فكل كلمة تقبل لم فهي مضارع لم متقبابة كله في المضارع ما هو نتلعنا لم يقم لم يضرب لم يلد ولم يولد الصحيح قبعت شبهتنا قال هلو بد قبعبتا في المضارع نو فهي مضارع قال ابن مالك عون مالك مطو في مضارع يلي لم كاشم من دلنا على نبر قدم وفيل أمر ومضي بنيا فيل مضارع يلي لم كيشم يلي نقر أسقم طوال النسوين قدم لفيل المضارع يلي يتقال لم تقباب بطالة تعالى لمثالي كيشم يعني لم يشم على تتشالنا لمثالي يشم يميلو لم يتقبا لم يشم مالت الشالان وكل كلمة تقبل لم فهي فعل مضارع إذا قلنا يقوم تقبل لم لم يقم مالت الشالان يقوم ملو فعل مضارع مهون قام لا يقبل قام لا تقبل لم الشيء لكن يقولون أن بعض الطلبة سمع مدرسا من الدكاترة يقول لم لا تدخل على الماضي أبدا بلو استمر فقال له بعض الطلبة كتمار وجه كفيل إياك أقربنا وكان عنده ما شاء الله قوة استهدار قال ما تقول في قول الشاعر له وجوزوا دخول اللم على المضي كلم أتى ولم سعى ولم رضي جواز أرقال فقدوالي شانال بلوان دخول لم على المضي بفي الماضي لم أتقبال لك كلم أتى لمثال لم أتى مالت الشالان ولم سعى مالت الشالان ولم رضي مالت الشالان رضيها قال الأستاذ لا شي حازا ايه انديتونا يليل نقرنوان ايه قطام ياله اللو اني قبلال لنوي هون ايه لما استفاق القوان قاسله هنا انسو شعراتشون هم نقر ميادر قوتو النقر يا قربو تانو قال الطالب وماذا تقول في البيت انتي بيتن من تارقوا الله وسم عربنا له البيت هذا مصنوع موضوع له ايه موضوع له انقديت رفع ما قال لي نيري انا سنه مرفوع يدلم له وين دام تاچم يقرب نغير يدلم دام وطقنا له المهم بين على كل حال لم لا تدخل الا على الفعل المضارع جي ادغام የነሱ እንግዲህ አሁን እዚህ ላይ ማን ነው ያሸነፈ መስላችኋል? ማን ነው ያሸነፈ? ተማሪ ነው? አይደለም። ተማሪ አላሸነፈም። ኡስታዙ ነው ያሸነፈው። قال الاستاذ لا يسهون علم ተማሪ ምን እንደሆነ አለ? እሺ እቺን ባይት ምን ታረጋታል አላለም? ኡሱ ምን አለ? البيت هذا مصنوع موضوع على ايه تصرتوا عليه ودقنوا على ليلى ما وجائز في صنعه الشعر السلف ان يصرف الشاعر ما لا يصرف من نجر على ليلى شاعر ليلى نجر امطيتو زلا جمامرو منن بيلو سنين من امن بيت ممشى بيلو لياسغبا يخلال من نجر الله وجائز في صنعه الشعر الشاعر ما لا يصرف الشاعر የምን ነገር አስቀምጣለሁ ስለዚህ የተያሸነፈ ኡስታዙ ነው ተማሪ አይደለም ያሸነፈው المهم على كل رضيانا برا አይደለም አሁን በፊልም አድኮ ነው ያገባው ለማታ አልመጣም ለማለት ለማታ ማለት ይቻላል እንዴ ወይ ፊል المضارع ነው ኮ እንደዚህ ከተፈለገ ፊል المضارع ነው ለምሳሌ ለም የሊድ ያለው ፊል المضارع ራሱ مضارع የሆነው ነገር ወዲ አላፊ እናደርገዋለን ያደርገዋለን ለም ከገባች አላፊ ነው የምታደርገው በትርጉሙ እንጂ ሲትገባ ትርጉሙን ማዞር ትችላለች እንጂ በማድ ይገባ በማና ነው የሚገባው ፊል المضارع ትርጉሙ ወዲ ማድ ይሆናል ነው እሺ ወፊል ሙዳሪ አይደለም አልወለደም አልተወለደም ብለን እኮ ነው የምናመጣው አይደለም እንደዛ አይደለም የምናመጣው ለከማንን አخر እሺ እንዴስቲ አንተ ምን ትላለህ አስቀምጣ የራሳችሁ እንደንደ አሻምሶ كيف እንዴት ትርጉሙ እንደዛ ነው አልወለደም ነው አሁን እንዴ ሙዳሪ ነው አሁን ባለው እናስቀምጣ አይወልድም ቢንል ምን ማለት ነው እ ይወልዳል ነገር ያሰዛ አሁን አይወልድም ግን የሚን ነገር ሊያመጣ ነው ያ ግን እንዳጠቃለ አየር ላይ ያስቀራዋል በቃ ያለፈውኑ የሚመጣውኑ ትርጉም ይዞ ቁጭ ይላል በፊትም እንደዚህ ነገር የለም በኋላም እንደዚህ ነገር ምንም የለም ማለት ነው ለምሳሌ ይትገባበት ነገሩ አልበለዚያ አሁን እንዲህ ነበር አሁን እንዲህ ማድረግ ይችላል የሚን ነገር ሊመጣ ነው ትርጉሙ ማለት ነው ሙዳሪ የነበረው ቃል ወደ ማዲ ማዲ ዞራለ አላፊ ይሆናል ማለት ነው ይሄ ለሚቀ መጣ ጊዜ የነበረው ምንም ጊዜ ነው ይዘው ማለት ይሄ አዎ አልወለደም ሲትል ይሁን ለምሳሌ ወይ ያለፈ ሰው ሊሆን ይችላል እዚለ ሱቁ አልወለደም በቃ ልጅ የለም ከተባለ በፊትም አልነበረም አሁንም የለውም በቃ የምን ነገር ነው ያስቀመጣ ያለው እዚህ ቦታ ያኔ ዝጎና ነው ለሚልት ወለም ይውለል ለሚለው ይጥቀማል ራሱ እዛ ቦታ እንዳም እዚህ ቦታ ክሪክሩ ነው ሶ አይከብደም እንዴ ትርጉም ራሱ ለማንኛውም ነገር አዎ አይወልድም አይወልድም እስቲ አይወልድም አይወልድም እሱ ትንሽ አይከብድም እንዴ ትንሽ ቆዮነሽ ነገር ያቀረበሽ ነገር የላትም እስቲ በጋራ እንፈጥን እንፍታው ትንሽ አይወልድም ማለት ወልዶ በነበረካቲ ወልዳ ለምን እናሳን በላይ ወለደን ሲል ካቲትም አልተወለደ ወለደም አይወልድም እስቲ በጋራ እንፍታው ነገር ትንሽ አይ አይ ደላን ቆይ እንደ በደንብ እንጠይቅና ትንሽ ያውናን እንዴ አልተቀበልካትም እንዴ አንተ ያዛት አንተ በክታብንም በክታብውንና በክታብ ሳይሆን በጋራ እንፍታው እዚህ ላይ ትንሽ ከብዶኛል ራሴ እኔ ያልገባኝ ነገር ካለ ልታስረዳኝ እኔ ባሁን ያስኩት አልወለደም አልተወለደም ከተባለ አም ነው ይሄ ነገር ቃንቋው ለወደፊትም ለወደኋላም ለሆነ ነገር የጠቀመ ነገር ነበር አሁን እንደተረጎምኩት ከሆነ አንድ ኪታብ ነበረችኝ ግን እሷ ኪታብ በምን እንደጠፋችብኝ አላውቅም አዲስ አበባ ነው ሰርፉ ነው የምታስተምረው እዛች ቦታ በቃ ወይ ጥርት አለ ለምስተቀበል ለሚመጣ ጊዜ ታደርጋለህ ጥርት አለ ለዛ አሁንም ያቺ ቦታ ሁለቱንም ትይዛለች ያንንም እንንም ሁለቱንም አጣጫ ይዛ ቁጭ አረገች ነበር ነበራት በደንብ ውሳ ግን አንድ ተሰውም እንግዲህ ብዙ ተጫውተን አንዳንድ ሰዎችም ጠይቄ በዛ ነው የትኩበት አሁን ያንተዋ ግን ትንሽ የሆነች ነገር ደቃ ድቃ ቀጭን የሆነች ነገር የተቀመጠች ነገር ያለች ትመስላለች ግን አልገባኝም እስቲ እንዲያንተም አስረዳኝ ማለት ከባንቋፋ ማለት አልወለደም ማለት ነው አስሙ ካሉኩ የሊድ የሚለው ቃል ወዳር ይጥ ለም ስለገባቻ ወዳ ላይ የኋላውን ያጠቀለለ ስለዚህ ምንም ጊዜ ነው የሚለው የሊድ የሚለው ቃል ራሱ ወዳሪ አሁን ያከፍተናል ቃሉ የሊድ ወዳሪ ነው ማለት አይደለም ስለዚህ ለም የምትለው ቃል ወዳላ ያለው ነው አሁን እኮ ያለን ክሪክሪ ማሁን ያለን ክሪክሪ ባማረኛው ሲቀመጥ አሁን ባማረኛው ያለው ክሪክሪ ያለውን እናስቀምጠው አሁን ያለው በአጠቃላይ እናስቀምጠውና አልፎ የተቀመጠ ነገር ነው አሁን የከበደ አሁን ታሪክ አሁን ቁርአን ሲናነባው አሁን ቁርአን ሶስት ነገር ይዞ ነው የሚካለው አይደለ ሶስት ነው አንድ ስለ ተውሂድ ነው ያስቀምጣል ሁለት ሐላል እና ሐራምን ያስቀምጣል ሶስት ምንድነው ታሪክ ነው ታሪክ እንዲጠፉ እንግሊዝ እንዲያገኙ የሚለው ነገር ነው ያንን አይቶ ይገነዘባል ሰው ሶስት ናቸው ያስይዛ አሁን ያለው ነገር አሁን እኛ ማሁን ከማንም ሰው غير المسلم ሆኖ አምሲን ካከር ያለፈው ነገር ነው ያስቀምጣሉ አልመላእከቱ በናቱላ ምናም ለተለያየ ነገር አስቀምጣሉ ካሁን በኋላ ለሚመጣው አይደለም አቀድሞ የተቀመጠ ነገር ታሪክ አይደለም አሁን ሰው ንርሰበርስን ያታጃለ ያ ነው ያንን አስቀድሞ እዚህ ለአላህ ሱብሃነሁ ወተዓላ ለም የልድ ወለም ይውለድ ብሎ ዘክቶታል አቀ ካሁን በኋላ እንደዚህ አይነት ክርክር የሚያመጣም የለም ያስቀምጡት መጽሐፎቹ እዛቸው ወደፊት እንደዚህ አይነት መጽሐፍ ይመጣልን ባነገርም የለም እኛ አኺረል ኡማ ነን እንግዲህ ከመሆኑም ጋር ዋናው ነገር ያለፈው ከዘጋ ነው የወደፊቱንም ይዘጋልናል የሚለው ነገር ነው እኛ አስቀምጣለን የሊዱ ነው እኮ ትርጉም የሊዱ የሊዱ ይወልዳል ብለው ለምን ተሰንደነ ማት ያውልበማ አሁን አይወልድም ሲትል ወደፊት አይወልድም ማለት ይመጣል አይወልድም ካልከ ወደፊት አይወልድም ነው የምትል አልወለደም ያልከ ጊዜ ይሄንንም ይሄን ቀላል ነው ያንን ግጥም አርጎ ዘጋው ምንም ቁልፍ የለው የሚከፈትበት ነገር የለም አላፊ ነገር ግጥም አርጎ ከዘጋለ የወደፊቱ ምን ይመጣ ብለን ብላ አታስብም አማርኛ ቋንቋ ጠባብ ስለሆነ ይታሰባል። ጠባብ ነው ብሎ ነው እንግዲህ አላት እኮ ትንሽ አሽሙሮ አስቸጋሪ ነው እኮ ትንሽ ከጀርባው ሆነ ነገር ያስቀምጣል። አረብኛማ አለ ቋንቋ አረብኛ የሚደርሰው የለም። በጣም ሰፊ ነው ያለው ትርጉም አለው ለእያንዳንዱ ነገር ያስቀምጣለታል። ስለዚህ አሁን ደግሞ እንግዲህ ሸክላ ነው ያለው።